Ye dinacho redono is straight from him and his way kun saganta radio dini kenya let the ummah rise again ya allah bil albi bil adami ta'amrinyaw guzo hayatan ulama wa tarasunu tarusubi በአካላቸው ከሐረም መስጂድና ከቤተል መቅደስ ቡራቅ የተባለ እንስሳ ጋለቡ። ከጅብሪል ጋር በመሆን ተጓዙ። ቤተል መቅደስ ወርደውም ነብያትን ኢማም ሆነው አሰገዱ። ቡራቃቸውንም ከመስጂዱ በር ዘለበት ላይ አሰሩ። ከዚያም በዚያኛው ሌሊት ከቤተል መቅደስ ወደ መጀመሪያው ሰማይ አረጉ። ጅብሪል የሰማዩን በር አስከፈተላቸው። ከዚያ ቦታ ላይ የሰው ልጆች አባት የሆኑትን አደምን አገኙ። ሰላምታ ቀረቡላቸው። አደም መልካም አቀባበል አደረጉ። ሰላምታቸውንም መለሱ። ከዚያም ወደ ሁለተኛው ሰማይ አሳረጋቸው። አስከፈተላቸው። የህያንና የመርየም ልጅ ኢሳን አገኙ። በመቀጠል ወደ ሶስተኛው ሰማይ አሳረጋቸው። ከዚያም ዮሴፍን አገኙ። ወደ አራተኛ ሰማይ አሳረጋቸው። እዚያ ኢድሪስን አገኙ። ወደ አምስተኛ ሰማይ አረጉ። ሃሩን ኢብን ኢምራንን አገኙ። ወደ ስድስተኛ ሰማይም አረጉ። ሙሳ ቢን ኢምራንን አገኙ። መልካም አቀባበልን ማደረጉላቸው። ሰላምታቸውን መለሱ። ነብይነታቸውን ማጸደቁ። አልፎ ሲሄዱ ሙሳ ለቀሱ። ለምን ያለቅሳሉ ተብሎ ሲጠየቁ ከኔ በኋላ በነብይነት የተላከው ይህ ወጣት ጀነት የሚገቡ ተከታዮቹ ጀነት ከሚገቡት የኔ ተከታዮች ቁጥር ይበልጣሉ አሉ። ከዚያም ወደ ሰባተኛ ሰማይ አረጉ። ከርሱም ውስጥ ኢብራሂምን አገኙ። ሰላምታ ቀረቡላቸው። መልካም አቀባበልን ማደረጉላቸው። ሰላምታቸውን መለሱ። ነብይነታቸውን ማጸደቁ። በመቀጠል ወደ ሲድረተል ሙንተሃ አረጉ። ከዚያም ቤተል ማእሙር ከፍ ተደረገላቸው። ከዚያም ወደ ሃያሉ አምላክ ዘንድ አረጉ። ቀስት ከደጋኑ የሚቀርበውን ያህል ወይም ከዚያ ነሰርቀት ወደ አምላክ ቀረቡ። መልእክት ወይም ወህይ ነገራቸው። 50 ወቅት ሰላትም ግዴታ አደረገባቸው። እርሷን ይዘው ሲመለሱ በሙሳ ጠገብ አለፉ። ምን አዘዘ ሲሉ ጠየቋቸው። 50 ወቅት ሰላት ሲሉ መለሱ። ተከታዮች ይህን አይችሉም ወደ ጌታ ተመለስና እንዲያቀልላቸው ጠይቀዋሉ። በዚህ ሁኔታ በተደጋጋሚ እየመለሱ የሰላት ወቅት 5 ብቻ እስኪሆን ድረስ ተመላለሱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ በዚህ ጉዟቸው ጀነት ውስጥ ሁለት በግል ሌሎች በስውር የሚፈሱ አራት ወንዞችን አይተዋል። የእሳት ጠባቂ ማሊክን አይተውታል። እሳትና ጀሀነምን አይተውታል። የኢስሚን ገንዘብ ያላግባብ ይበላ ሰው ምን እንደሚያጋጥመው አይተዋል። ዝሙተኞች ምን እንደሚያጋጥማቸው ተመልክተዋል። ይህን ተአምረኛ ጉዞ ተከትሎ ሊነጋፊል አላህ Subhanahu Wa Ta'ala ለሊት ያሳያቸውን ታላቅ ተአምር ለወገኖቻቸው ተረኩ። ወገኖቻቸው ማስተባበላቸው ይበልጥ በረታ። ማወካቸውን አጠናከሩ። የተቀደሰውን ቤት ቤተል መቅደስን ገጽታ እንዲያብራሩላቸውም ነብዩን ጠየቋቸው። አላህ ያዩትን ያህል ገለጸላቸው። ስለርሱ በዝርዝር ተናገሩ። ሌሎች የታዘቧቸውንም ነገሮች ተረኩላቸው። እነርሱ ግን ክህደትን ጨመሩ እንጂ አልተመለሱም። አመጽን እንጂ አሻፈረን አሉ። አቡበከር አስሲዲቅም ይህን ጉዞ እውነት ብለው በመቀበላቸውና በመመናቸው አቡበከር አስሲዲቅ እውነት ባዩ የሚለውን ስያሜ አገኙ። ተአምረኛው ጉዞ ኢስራእና ሚዕራጅ ተኸጀ ምን ዱንያ ወራ ሐሰቢ ምንጭ ራይቀል መክቱም ለሬዲዮ በሚመች መልኩ የተወሰደ السلام عليكم ورحمة الله وبركاته ودنا يتكبراتشو عدماتشو تشاتشن يه كاليناتشن راديو ميكار بلاتشو تباب تباب يميشت ليو مسانادواتشنو يه ليو پروغرام لزيه سامن تبتشا يمن ميكار بلاتشو سيون باك اتايقن هوني توتشن ايام مشاتشن لنان تيمي درس بطن منجد انام مشاتشن ان شاء الله ውድድካ ደረጋችሁ ታስተያየታችሁን ቅር ከተሰኛችሁም ቅሬታችሁን በእጅጉንሻለን በነገራችን ላይ አድማጮች በቀጣዮቹ ቀናትም እንዲሁ ሌላ ልዩ መሰናዶ ይኖራናልና በዚህ አጋጣሚ ጠብቁን ለማለት እንወዳለን አሁን ቦታውን ለልዩ ፕሮግራም አዘጋጆች ለቃለሁ ፕሮግራሙንም ራሳቸው ያስተዋውቁናል መልካም ቆይታ ክብራን የዲናችን ሬዲዮ ፕሮግራም አድማጮች ያላህ ፍቃድ ሆኖ ለዓለም ዘር የመጀመሪያ ስንፋሱ ያደረጋችን ሰላምታ እኛም ለእናንተ እናቀርብ አሰላሙ አለይኩም ወራህመቱላሂ ወበረካቱ አድማጮቻችን በሚኖርን ቆይታ እጅግ የተዋቡ ዝግጅቶችን ወደ እናንተ እናቀርባለን ፕሮግራሞቻችን በተለያዩ አዘጋጆች ቅንጅታቸውን ተሟልቶ በመልአትነት ተዘጋጅተው ቀርበዋል ፕሮግራሙን በመብራት እኔ አብዱል አዚዝ አሊ እኔ ሙዲም ሙሳ በቴክኒኩ ረገድ ደግሞ ረዲየላህ መሐመድ አብሮን ቆያል መልካም ቆይታ ይሁንልን ዘንድ ኮዲውን ጋብዛችኋለን አብራችሁን ሆኑ ዲናችን የሬዲዮ ፕሮግራም መዝናኛ የጥበብ ጥበብ የሙስሊሞች ሀብት ናት የጥበብ ቤት ደራሲያን ገጣሚያን ማራኪ መጻፍ ገጾችና የየዕለት ወጎች የጥበብ ቤት ማድመጫ ናቸው በማራኪ አቀራረብ ይቀርብላችኋል የጥበብ ቤት ጥበብ የሙስሊሞች ሀብት ናት የጥልቅ ባህር ምንጭ ወንዝ ሐይቅ ባህር ውቅያኖስ የመንፈስ ጭንቀት የልብን ሞቅታ የሳራን ነበርባል የስጋን ግለት ካለበት የበራ ሐሩር ንዳል ለማቀዝቀዝ የነፍሱን ተድላ መፈለግ እንዳለበት ይደወለተ እናም ቃጭሉን ደመነፍሳዊ ምላሽ ሳይሆን መንፈሳዊ ርካታን ልባዊ ሐሴትን ወደሚያገኝበት የጥልቅ ባህር ምንጭ ትንሽ ሊጎነጭ ወይንም ቢዘፈዘፍ የእግር ጉዞ ሳይሆን የመንፈስን ጉዞ ያደርጋል መዳረሻውም ምንጩናይ ሳይሆን ከምንጩ የወጣው ገደብ አልባ ወደ ሆነው ውቅያኖስ ይሆናል። ሰው ታዲያ መጽናናትን መደሰትን መዝናናትን በማንኪያ ሲያስብ ስለ ቃሉ ስለ ቀልቡን ያ ዮዲያኛውን መዳረሻ ሄቨንን ገነትን ጀነትን ፓራዳይዝን ወዘተ የነዚህ ቃላት ጥቅል ፍረጃ ወደ ሆነው ያቅላችን አቅም ወደማይገምተው ለማምራት የልብን ነዳጅ ረገጥ ሲያደርጉት በተመሳሳይ ሁኔታ ወደፊት ይሄዳል ሚዛኑ ግን በልብ ይጸናል ታዲያ መንገዳችን መሃል ሳይሆን ወደ ቀኝ እንዲያጋድል አደረጋችሁ አትገድቡት ነዳጁን ስጡት ሾፌሩ ለፍቅር ሲል ቀኝህን ያዝ ሲልህ ሚዛኑ በፍቅር ይሞላል ልብም በልብ ይጸናል ጥልቅ ወደ ሆነው ውቅያኖስ ሲጠልቅ ደስታ ሲደመር ሐሴት ሐሴት ሲደመር ተድላ ተድላ ሲደመር ፍስሃ ፍስሃ ሲደመር ብራኬ የነዚህ ጥቅል ድምር ውጤት ምንጩ ረሱል ሰለላሁ ዐለይሂ ወሰለም ይሆናል ስትዳክር ስትነፋ በከንቱ የነብያት መንገድ ተረስቶ እውነቱ ከባኒ ሐሽም ዛር መጣልን በስራቱ በአልአሚን ወልዳት ተነሰጥል መቱ ርሃም ፈነጠቀ ያ አሚና ጎጆ ليولدنا ونا يا مكبر قنجو تقوط رأي الزلاف يا الله شرنته رسلت لا كل هنا وكأذنته فنوة تجدك لكي نعهنو تفتروا على المدر انك نبيس تدركو በስሌት ከተገነባው ዓለም አንዱ መስክ ላይ መንገድ ይያለው እደርስበት ያቀድኩት መንገድ ከፍቴ ወለል ብሏል ቢሆንም ሩቅ ነው በጎዳናው ስፋትና በመዳረሻ የርቀት መሃል አለው የደቃቅነት ስሜት ይያናወጠኝ ጥቂት እርምጃዎችን ወደፊት ገፋ አደረኩ ወደ ግራ ወደ ቀኝ ቅኝት ተሰጠመ በግራ በኩል የተለያዩ የከባድ ቀላል ጥቃቅን የመጓጓዣ ጥንቅሮች ይርመሰመሳሉ። በቅጽበቱ በመጓጓዣ ሲሳፈሩ የሚባለው ዳሴ ታወሰኝ። ጥራት ይገባ ጌታዬ ሆይ ይህንን መጓጓዣ አላገራህልኝ። የኔ አቅም ይህንን ለማድረግ ምቹ አልነበረምና አው የርሱ ትብብር ባይታከልበት ከቃሊቲ ለጋህር በ20 ደቂቃ የሰው ልጅ ለመድረስ ምቹ አይደለም አፈጣጠሩ። ከቃሊቲ ለጋህር በ20 ደቂቃ የሰው ልጅ ለመድረስ ምቹ አይደለም አፈጣጠሩ። በቀኝ መስክ ከነተበኩታና ከተቦደሰ ላስቲክ የተበጁ ቤቶች ይስተዋሉኛል። በስራቸው ብዙ ቤተሰቦችን ያቀፉ ላስቲኩና ኩታውን ገልጠው ይህን ዓለም ከሚቃኙ ፊቶች ለታችነት ስሜት ይነበባል። ጌታዬ ሆይ ለምን ተውከኝ የሚል ጥሪ የሚያስተጋባ ይመስለኛል ባልሰማውም። አሁንም ጉዚያል ተገጣም ከፊቴ ጥቂት ያባራና ቆሻሻ ቅንጥብጣቢዎች ክብ ሰርተው ይጦዛሉ። ጡሰታቸው መስኩን ያሰፋና ወደ ላይ ተመንድጎ ፈጣን ጆረት ያደርጋል። የዚህን ርግመት ለመሰለል ቀናስል ከፍተዋል ተመናለኝ ግና አፍታም ሳይቆዩ ኩንሽሽ ብለው ወደ ምድር ዋሉ። ይህን ትይንት ምን ያህል ወደ ላይ ብንነሳ መዳረሻችን እንዳባራዎቹ ከተነሳንበት አፈር መሆኑ ታወሰኝ። ይህንን ሁነት ስከታተል ጊዜ ሳላቀረቅር ኑሬ ሰማይን አስተዋልኩ። የሚገርም ስሜት አሳደረብኝ። ግንባታው ጥበብ የተሞላበት እንከን የለሽ ጣዕም አለው። ማን ይሆን የዚህ ህድ ባለቤት ብዬ ያላሰላሰልኩም የጠቢቡን ረቂቅነት እንጂ ለምን እየተራመድክ ያለውበት ንጣፍ ድንጋይ እንኳን የምን ያህል ባለሙያዎች ልፋት ውጤት እንደሆነ አይቻለሁ ከእንከን ያልጸዳ ቢሆንም። ታዲያ ስለምን ብዬ በበላያችን ይህን የመሰሉ ሰባት ሰማያት ተሰድረዋል ቢባል ላመንታ። መቼስ አንዱን የፈጠረ ሌላውን ማባዛት ይሳነዋል። ምድርንም እንዲያው እንጓዛለን በአያሌ መንገዶች ሁሉም መዳረሻ የተበጀላቸው ጽድቅም ሆነ ኩነኔ። ታዲያ የኛ ግን ልቦና የምርጫው አቅም ተለገሰውና መዳረሻውን ይያለመ ጓዛል። ግን በዚህ መሃል በምን አመንከው ከሞት በኋላ ስላለው ህይወት የሚል ጥያቄ ተነሳ። መልሱንም እነሆ ቤተሰቦችን እንኳን አመኝ የለ ወላጆችህ ነህ ሲሉኝ የሚል ይሆናል መልሱ። ያለሁበትና መዳረሻዬን ማየት ሐሴት ያላብሰኛል። ልዩ ትኩረት የሚያሻው ሁነት እስካልተገኘ ወደ ኋላ እንብዛም ማየት አልደፍርም። ይህ ደግሞ ያብዛኛው ገኔ የባህል ውርስ ነው የመጣንበትን መንገድ የማስተዋል ግድፈት። አሁን ያለምኩት ሳይሆን በዛሬ ማብቂያ እንዲኖረው የተበጀው መዳረሻ ይጃለው። ቢሆንም መንገዱ አለ እዚያው ሁነቶችም ጉዟቸውን አልገቱም። ጽድቅን የመፈለጊያ ጎዳና በመድር ተዘርግቷል። ሁነኛ ሰው መንገዱን ሳይስት አሊያም ቢስት እንኳን ተመልሶ ጉዞውን ቀና ያደርጋል። መንገድ ስቶ የቀረ በተጓዥ ይታለፋል። ይሄ የማይናወጥ የምድር ህግ ሆኖ ሳይጻፍ ይተገበራል ለዘላለም። አበቃው ከሪሙ ሐዚ አሊሙ ሐሊም። ውድ አድማጮቻችን አሁን የግጥም ጣዕም ዝግጅት ላይ ደርሰናል። ከዛ በፊት ግን ስለ ግጥም አንድ ነገር ልበላችሁ። የሰው ልጅ ደስታውን ሐዘኑን ውዴታውን ጸጸቱን ሐሳቡን ህይወቱን ከሚገልጽባቸው መንገዶች አንዱ ግጥም ነው። ግጥም ስሜትን የመንካት ኃይል አለው። እኛም የተለያዩ የግጥም ተሰጥኦ ያላቸውን ገጣሚዎች ግጥሞቻቸውን ለእናንተ እንካችሁ ሊሉ ተዘጋጅተዋል። ከሪሙ ሐዚ عليم حليم ينقى في مكر ودوتي تنسو تنسو تنسو بطياقي اقمنو يمسراو ملسو ከኮከቦች ርቀት ከባህሮች ስፋት ካውሎ ንፋስ ጉልበት የተጠነሰሰ የመገለጥ ወይን ከልቤ ፈሰሰ ከከፍታዎቼ ከአደባባዮቼ ወስዶ ላይመልሰኝ ከነፍሴ ተማክሮ ክንፌ ቀሰቀሰኝ ሰረገላው አይቆም ነጂውም አይተኛ ጥያቄም ይቀርታም ጽጸትም ትዝብትም ይልካል ወደኛ ተጓዦቼን ሁሉ ምንድናስተኛቸው እኔ መቆም አላውቅ ወይኔ ረበሽኳቸው ይላል ይላል ረፍት የማያውቀው ፈጣን ሰረገላ መንቃት በማያውቁት ተጓዦች ሲሞላ የመገለጥ ወይን ባፍጢሙ ተደፋ ወራጅ አለ የሚል ተሳፋሪ ጠፋ ውዶቼ ተነሱ ተነሱ ተነሱ ግለጡ ሐስሱ ከጥያቄ ጅረት በጥራት ፍሰሱ ሰፊ ጊዜ ስጡ ክንፍ ከነፍስያ እንዲወሳወሱ ጎዳናው ጎዳናው ሸለቆው ጋራው ሸንተረሩ አዲስ ፍጥ እንዲያዩ ወራጅ አለ በሉ በየአደባባዩ ወራጅ አለ በሉ በየአደባባዩ ከሪሙ ሐዚ ዓሊሙ ሐሊም ጌታዬ ያንተ ወዳጅነት ባህሩ የረቀቀው አንዱ ነፍስክ ብሎ ልቤን አስደነቀው ካንተ ሸሾ ጊዜ ያበባር ሻይ ባረም ተወረሰ የዛፎች ሽቶ ያተክልቱ ጠረን ካፈር ተላወሰ ግን እንባል ወጣኝም አይገርምህ ሀዘኔ ጭንቀቴ ቁዘማ ድብርቴ ተራፋ የጠብቁ እልፍኝን ጓዳይን በጥድፍ ያለቀቁ አረ ምንድነው ነገሩ ያው ቼውበት አረም እየበላው እንዴት ነው መንፈሴ በእንባ አማይሞላው እያልኩኝ ስጠይቅ በሙግት ስፈታ ሁለት መልኩን ይዞ ያሾፋል ደስታ መልካንድ የደስታው ወቱ ያውሮችን ሞት በሳቅ መሸኘቱ መልኩለት የደስታ ይክፋቱ አበባህን ገድሎ እንጨፍር ማለቱ ይሄዋ ጌታዬ ካንተ ደጅ ርቀው የዘሯት ደስታ ሳሎን ታደምቃለች ጓሮን ባረም ሞልታ ማልዳ ለረገፈች ለዚች ውብ አበባ አመት ቢያለፈን እንዘፈከምባ እሷን ለተቀመው ደማቅ ልብሱን ላጣው ለዚህ ምስኪን ጓሮ ሙሾ ባጀብ ይረድ ይራዘም ሮሮ እያል ተሰብስበን ሀዘን ስናዋጣ ለሄዶ አስበን እንዳይሆን ስንሆን ለረገፈው ረክፈን የሟች ዝምታ ግን በምጸት ገረፈን እንዲላል ዝምታው የሞቱማ ሞቱ ረገፈን ብለው ተቀጠፈን ብለው ማንንም ሳይወቅሱ ማንንም ሳይከሱ ቀሪ ግን ብልጥ ነው መጉደሉን አስልቶ ያለቅሳል ራሱ كريم عظيم عليم حليم ودي برنامجاችን ታዳሚዎች በቅድሞቹ ዘና እንዳላችሁ ተስፋ እናደርጋለን በመቀጠል ደግሞ ለእናንተ ለአድማጮች ይሆናሉ ያልናቸውን ከተለያዩ መጻሕፍት ያነበብነውን የምናካፍልበት ካነበብነው ፕሮግራም እናቀርብላችኋለን ንባብ ሙሉ ሰው ያድርጋል ንባብ በራስ መተማመንና ህይወትን በአግባቡ ለመምራት ወሳኝ ነው መልካም ቆይታ ካነበብን የሐሳብ ንጥቀት የሰው ልጅ ተፈጥሯዊ ጸጋዎች መሆናቸው አሁን ላይ ያለንበት ሳይንሳዊ ዓለም መፈጠር እንደ አንድ ግብአትነት ያገለግሉና ያለ የሐሳብ ንጥቀት አንዳንዴ ምክንያት አልባ ይሆናል አብዛኛው ግን ምክንያታዊ ለመሆን ይታደላል እናም የምክንያታዊነት ውጤት በተጨባጭ የምናያቸው ሳይንሳዊ ግኝቶች እስከ መሆን ይበቃሉ ምክንያታዊነትን በሰው ልጅ አእምሮ ውስጥ ማስረጽ ግን ትልቁ ጸጋ ነው በዛሬው ፕሮግራማችን ይህን የታደሉ የነገሮችን ጅማሬ ምክንያታዊ በሆነ መልኩ ዓለም አቀፍ ለመሆን የበቃውን ታላቁን ሂሳብ ሊቅ ላስተዋውቃችሁ አድማጮቻችን በሐሳብ መልሰስ በቀለም ትምህርት ዘመናችን ወደ ነበረው ሂሳብ ወደ ተሰኘው የትምህርት አይነት ልመልሳችሁ። የትኛው ምዕራፍ ይከብዳችሁና ይቀላችሁ ነበር? አዎ፣ ብዙ ልንል እንችላለን። ለዛሬ ግን ያኔ በትምህርት ዓለም ሲያስጨንቀንና ምክንያታዊነትን ስንፈልግለት የነበረው የአልጀብራ ባለቤት ስለሆነው አቡ አብደላ መሐመድ ኢብኑ ሙሳ አልኻሪዝሚ ማንነት ማውራት የዛሬው ስጦታችን ነው። አብራችሁን ሁኑ። አልኻሪዝሚ የተወለደው በቀድሞዋ የኻሪዝሚ ግዛት አካል በነበረችው በአሁኗ የኡዝቤኪስታን ግዛት በጆራዝማ መንደር በ780 እንደ ኢሮፓያን አቆጣጠር ነበር። መወለዱን ተከትሎ ቤተሰቦቹ ኑሮዋ የተሻለ ነው ወደምትባለው የጊዜው የስልጣኔ መነሻም መዳረሻም ወደ ነበረችው ባግዳድ ተሰደዱ። በዚህም መሐመድ ቢን ሙሳ ትምርቱን በቤቱል ሕክማ እንዲከታተል አስችሎታል። ወቅቱ የእውቀትን ገደብ አልባነት የሚያሳይ ትውልድ ዘመን በመሆኑ ቢን ሙሳ የሂሳብ የስነ ፈለክና የስነ ምድር ሊቅ ለመሆን በቃ። በዓለም አቀፍ ደረጃ ቀዳሚ ነው በሚባለው ቤቱል ሕክማ የምርምር ዩኒቨርሲቲ ውስጥም በሊቅነት ቀጠለ። መሐመድ ቢን ሙሳ እነዚህን የእውቀት በሮች ይዞ ውስጣዊ ምስጢሮችን ለማወቅ በምርምር ስራው ላይ ተሰማራ። ጊዜና ቴክኖሎጂ ሳይገድበው ዘላቂ የሆኑ ግኝቶችን ለውጤት አበቃ። በቀዳሚነት የሚጠቀስለት አልኺታቡ አልሙኽተሰበት ፊ ሒሳቡ አልጃቢር ወልሙቀበላ ከተሰኘው መጽሐፉ ተቀጽል ላይ ወጣለትን አልጀብራና ትሪጎኖሜትሪ የተሰኙትን ሂሳባዊ ቀመሮች ጽንሰ ሐሳባቸውን ምክንያታዊ ለማድረግ ሊኒየርና ኳድራቲክ ኢኩዌዥን በመጠቀም ለሂሳብ የነበረውን አበርክቶ ሀ ብሎ ጀምሯል። በዚህ ስራው አንቱታን ማትረፍ የቻለው አልኻሪዝሚ በ830 በአልጀብራ ዙሪያ የተጻፈውን መጽሐፉ ለላቲኖች ተተርጉሞ ደርሷቸዋል። በተጨማሪም በአልጀብራ ላይ ባደረገው ምርምር ላስገኘለት ውጤት አልጀብራ የተሰኘ መጽሐፍን በመጻፍ አሁን ድረስ ዓለም ላይ መነሻ ሐሳብ ሆኖ ያገለግላል። በ12ኛው ክፍለ ዘመን የጀራርድ ኦፍ ሴረሞን እና ሮቤርቶ ቼስተር አማካኝነት ሮቤርቶ ቼስተር በተባሉ የመጽሐፍት አሳታሚዎች አማካኝነት ወደ ላቲንኛ በመተርጎም ለዓለም ተደራሽ አድርገውታል። ይህንን መጽሐፍ በመላው ዓለም የነበሩ የሂሳብ ሊቃውንቶች እስከ 16ኛው ክፍለ ዘመን ድረስ እንደ ዋና ግብዓትነት ሲጠቀሙበት ቆይተዋል። እንዲሁም ሙስሊሙ ለዓለም የተበረከተ ተብሎ በ1857 በካምብሪጅ ዩኒቨርሲቲ ቤተ መጽሐፍት በቅርስነት የተቀመጠው አሊጎሪዝም ዲ ኑሚሪያ ኢንዶሪያም ከአልጀብራ በተጓዳኝ በአሊጎሪዝም ላይ የነበረውን አስተዋጽኦ አመላካሽ ነበር። አልኻሪዝሚ ብዛት ያላቸው መጽሐፍቶችን የጻፈ ቢሆንም ከነዚህ ውስጥ የተወሰኑት በ12ኛው ክፍለ ዘመን ወደ ላቲንኛ ተተርጉመው ይገኛሉ። ኪታቡ አልጀማአ ወልጃፍሪቅ ቢልሒሳብ አልሂንዲ የተሰኙ መጽሐፎቹ አረብኛው የጠፋ ሲሆን የላቲን ትርጉሙ ግን አሁንም ድረስ ይገኛል። በስነ ፈለክ ላይ ያደረጋቸው የምርምር ውጤት የሆኑ መጽሐፍቶች በተለያዩ የአውሮፓ ቋንቋዎችና በቻይንኛ ተተርጉመው ይገኛሉ። በጂኦግራፊው ዙሪያ የጻፈው ኪታቡ ሱረት አልአርድ የምድር ገጽ በስሩ ከያዘው የዓለም ካርታ ጋር ተተርጉሟል። እንዲሁም የይሁዶች ካላንደር እየተባለ የሚታወቀውን استخراج تركيح اليهودا يتسنيو مسافو عبركتون كدب على بان عدركوتا يكسيك امر لاي تكولتين ميادرقو كتابو التركينا كتابو الرقمات يتسنيوت مسافة وچو بتاريكي وصالونجي بتجباج اي كينو يهماله ترفتوال الخوارزمي تورتو مالكو مرمروچيني على الرقبي هونم علمكن من كزين بأجوه عزون كنيت لنقرات چوننا بروغرامين لاسارك عالم يهيساب سليتوچين كقبل مادرس قطروچين متاكم لدمرو التيتو مكنيات ناتشو النام يهتان لاكسو عند خولت صوست ايالين يمنتاراتشون عربي كنمبر بمبالي متاوكوتن كرساتشون النا كدن تكتلاتشون ياسكينيو الخوارزمي نبر النام يه سما بزو تاريكا سفي ليك تورتو يمالكو استواصوش لعالم عبركتوال አበርክቶን በተወሰነ መልኩ የዳሰስንበት ፕሮግራማችን ይህንን ይመስላል። እኔም አንድ ሁለት ብዬ የጀመርኩትን ዝግጅት በዚህ ላሳርግ። መልካም ጊዜ። እናስባለንም በእግሮቻችን ላይ ተቀምጠንባቸው እጆቻችን ከሁሉም ቦታ እንደሚያደርሱ ድብን አርጎና አይፎን ወይም ሳምሰንግ አሊያም ደግሞ ሌላ ዘመናዊ ስልክ ካለ ይሄች ፕሪንሲፕል ትሰራለች። Facebook, WhatsApp, YouTube አረምን ቁጡ ሁሉም ነገር የጣቶቻችንን መነካካት ተባቂዎች ናቸው። ግን እዛ ሰው ፍሬንድ አትበለኝ ደሞ እሺ ወንድሜ ወንድሜ ካልከኝ ሰማይ ልንገር ምን ቦታን ያንተን ዝንዝ ከመሰማ በስልክ ነሽዳል ሰማም ነሽዳ ብቻ ነው እንዳልኩ ዘመናዊ ስልክ ካለ አሜሪካ ትሄድና ጭፈራው ሲደብር ሳውዲ ትመጣና ደስ የሚላዘን ተሰማለ ሀቢቢ የጨካኞችን ቦጢና ጡጫ የሚስኪኖችንም ባናሮሮ የጉልበተኞች በትር የሰበረውን ቅስምና አጥንት ምድር የጨቀየችበትን እንባና ደምም ታል አረ ተረጋጋ። ይህ ስልካችንና ማህበራዊ ድህረ ገጾች በአለም ላይ ያለውን ክፋት ብቻ ሳይሆን በምድር ያለውን ፍካትም ጭምር ያሳዩናል። መራራቅ የሚፈጥረውን የብቸኝነት አጥር ገንድሰውልን ከወዳጅ ዘመዶቻችን ጋር ቻት እንድናደርግ እድሉን የዘረጉልን የበጎነት መስመሮች ናቸው። በጎነት አው በጎነት በጎነታቸው ሩቅ ያለውን ትንሽ ሁነት ከብዙ ውሸት ጋር ቀይጠው ማጉረሳቸው ነው። እንዴ ለምን ትጫዋለ? አይደለማ የጉረቤት ሁድ በራብ የተንጫጫ የሩቅ ሀገርን ሰው ድርቅ ለማስነብብ አድፋጭ አድርገውሃል። እውነት ነው ከብዙ ሀገር ሰው ጋር ቻት አድርገል። አባ ዩር ፋሚሊ ወይስ ቤተሰቦች ጊዜ ያስፈልጋቸው? አየ ብዙዎቻችን ፌስቡክ ላይ ስለናት ፍቅር ሲጻፍ ኮሜንት ለመስጠት አንደኛ ነን። እና ይሄ ስተት ነው? ይሄ ስተት አይደለም። እናትን ረስተው ስለናት ማውራቱ ላይ ነው። ስተቱ ፍቅራችንን ቻት ላይ ማድረጋችን ላይ ነው። ስተቱ ቦር ደሞ ስንቀበል ብቻ ብር ልከልሻለሁ ለማለት መደወላችን ላይ ነው። ጓደኞቼ ከመተላቸው ጋር በየቀኑ ስካይፕ ታወራለህ። ለምን ለቤተሰቦች አንድ ዘመናዊ ስልክ ልከ ቪዲዮ ቻት አድርጋችሁ እየተያያችሁ መስአት ብሉ? ቆይ ሐሳብን ሰብስበው ስልክ አስፈልጋኝ ነው ወይስ አስፈልጋኝ አይደለም? አስፈልጋኝ ነው። ማህበራዊ ድረገጾች አስፈላጊ ናቸው ወይስ አስፈላጊ አይደሉም? አስፈላጊ ናቸው። ታዲያ ምንድነው የምትለኝ? ማለት የፈለኩ አስፈላጊ ከሆኑ ነገሮች ጋር ያሉ አላስፈላጊ ነገሮችን እንራቅ፣ ከጠቃሚ ነገሮች ጋር ያሉ ጎጂ ነገሮችን እንጠንቀቅ። ለሁሉ ነገር ልክ ይኑረን ነው ማለት የፈለኩት። መድኃኒት እንኳን ቢሆን ከመጠን በላይ ከተወሰደ ሊገል ይችላል። በዛ ላይ ስለ ጊዜ ማሰብ አለብ። አንዱ እንዲያለ ጊዜ ወርቅ ነው አትበሉኝ፣ ወርቅ በገንዘብ ይገዛል፣ ጊዜ ግን በገንዘብ አይገዛም። ጊዜ ህይወት ነው፣ በህይወታችሁ አትጮቱበታል። በዛ ላይ የዚህ የኢንተርኔት ችግር በአንድ ነገር ላይ ስፔሻላይዝድ እንድታረጋ ያደርገን። እዚህም እዚያም ተነካካለ። ፎከስ ማድረግ ያለብን ምን ላይ ነው? ፎከስ ማድረግ በጣም ወሳኝ ነው። ትኩረት የሆነ ነገር ላይ ፎከስ ማድረግ። በህይወታችሁ ስኬታማ ለመሆን ከፈለግን ፎከስ ማድረግ አለብን። በንግድ ስኬታማ መሆን የፈለገ ሰው ንግድ ላይ ፎከስ ማድረግ አለበት። በትምህርት አንድ ሰው ሳይንስ ማጥናት የሚፈልግ ከሆነ ሳይንሱ ላይ ፎከስ ማድረግ አለበት። ፎከስ ማድረግ ማለት ነው ቢያንስ 50% ከጊዜው ለሱ መስጠት አለበት። 50% ምናልባት ለዛ መስጠት አለበት። 50% ምን ማለት ነው? 50% ከጊዜው የተኛው እንቅልፍ ቢበዛ 8 ሰዓት የተኛ ከሆነ 16 ሰዓት ይቀርዋል። ከ16 ሰዓቱ 8 ሰዓቱ ስፔሻላይዝድ ለሚያደርገው ነገር መስጠት አለበት። ስፔሻላይዝድ ለሚያደርገው ሳይንስ ከሆነ ሳይንስ፣ ጂኦግራፊ ከሆነ ጂኦግራፊ ስፔሻላይዝድ፣ ንግድ ከሆነ ንግድ፣ የዲን ትምህርት ከሆነ ዲን። የቀረውን 8 ሰዓት ለሌላ ነገር ያውሏል። ነጋዴ ከሆነ ለምሳሌ ከ8 ሰዓት የተወሰነው ሰዓት ለዲን ትምህርት፣ ለስፖርት፣ ለተለያየ ጥሩ ለሆኑ የራሱ ስኪል ለሚያሳድግበት ያደርጓል። ግልጽ ነው። 8 ሰዓት ግን ለምንድነው ዋና ስፔሻላይዝ ለሚያደርግበት ነገር? በዛ ዙሪያ መጽሐፎችን ያነባል፣ ጋዜጣ ያነባል፣ የተለያዩ ኮንፈረንሶችን ይካፈላል። ስፔሻላይዝ ማድረግ ዳኢሙን የሚፈልግ ሆነ በእስልምና ውስጥ የኢስላም ሰራተኛ መሆን የሚፈልግ ሆነ 8 ሰዓት ቢያንስ ኪታብ ሱና ለማንበብ ለመቅራት ዑለሞች ችግር ላይ መቀመጥ፣ ፕሮፌሽናል የሆኑ ዳኢዎች ጋር መገናኘት፣ ሙፍቲዎች ጋር በየጊዜው እየደወለ ፈትዋ መጠየቅ፣ የመሳሰሉ ነገር ላይ ማስቆር አለበት። ዝም ብሎ ሰዎች ምራይ ስራውት ብቻ የሚመራ ቆን ይዟቸው ጀሃነም ነው የሚገቡት ራሱን ሳይል። እነዚህ ደግሞ መሰረት የሚሆኑ ነገሮችን ያነሳናቸው ምንድናቸው? እነዛ መሰረታዊ ነገሮች ማንኛውንም ፊልድ ብንመርጥ እስልምና የማይደራደርባቸው ነገሮች አሉ። የፖለቲካ ሰውም ሆነ አሊምም ሆነ ጃሂልም ሆነ ነጋዴም ሆነ ተማሪም ሆነ እስልምና የማይደራደርባቸው ነገሮች። ከነዚህ አንድ የመጀመረው እውነተኛ መሆን አለበት። እውነት ካንተ ሊለየት በመገለጫ መሆን አለበት። ውሸት የሚባለው መራቅ አለበት። በዚህ ጉዳይ ሰፊ አይተናል። አብዛኞቻችን ዛሬ ውሸታምነት ካልቸራችን ሆኗል። ጓደኝነት የውሸት፣ መውደድ የውሸት፣ ምን ለብሰው ውሸት ልብስ፣ ጸጉር ውሸት፣ ሁሉ ነገር ውሸት ውሸት ውሸት ውሸት ሆኗል። በውሸት አመርነት ውሸት፣ ድርጅት የውሸት፣ የሌለ ድርጅት ድርጅት አለ የሚባለው ውሸት፣ ገንዘብ የምንሰበስበው በውሸት፣ ሁሉ ነገር ውሸት። አንድ አላህ ቢወዳለው ማለት ውሸት ከጀርባ እየተማሙ እዚህ ውሸትን ለመዋጋት አለበት። እውነተኛ መሆን አለበት። ሁለተኛ ፍትህ መሆን አለበት። ዛሬ ለአላህ ቢወዳለው ብለን ነገ አፍርጠን መጣል የለብንም። ከተዋደድን ለአላህ ብለን ለምንዋቅ ከተሳሰተ በስተቱ ልክ ነው መጥላት ያለብን። በስተቱ ልክ ትላንትና ሁሉ አብድኩልህ ምትይውን ሰውዬ አንድ ቀን ስላስቀመጠሽ ብቻ እሱ ሸይጣን ነው እንዳትይ። ሐቁን መርሳት ውለታን መርሳት የለብንም። ውለታ እንኳን የሰው የእንስሳ ውለታ መርሳት የለብንም። የእንስሳን እንኳን ውለታ፣ የጉዑዛን ነገሮችን ውለታ መርሳት የለብንም። ፍትሃዊ መሆን አለብን። ፍትህ ከምንወደውም ከምንጠላውም ሰው ወገንተኝነት ለሐቅ መሆን ያለብን እንጂ ለግለሰብ መሆን የለብን። ማንም ሰው ሊተች ይችላል ያንተ አሚርን ሊተች ይችላል ማይተቹት ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው እስልምና ውስጥ ማይተች የለም ነው ዝም ቆም ያለብን ለማን ነው ለሐቅ ነው እንጂ ለግለሰብ ሆነ ይለበት ሐቅ ጋር ነው መቆም ያለብን ከተሳሰተ ማንም ይው ማተሳስተል ማለት አለብን ደፋሮስ ሆነ ያለብን ለዚህ ምሳሌ አምጥቻለሁ በሰሃቦች ህይወት የነበረው ታቢዮች ረዲየላሁ ዐንሁ امير المؤمنين عمر بن الخطاب يتتش نبره علي بن ابي طالب يتتش نبره كما تتشت الف خوارجوج علي بن مسل صحابي جنته لمسكرلتن كافر بلوثالكو كافر علي رضي الله عنه كافر بلو خوارجوج النبي صلى الله عليه وسلم يرغمواچو كاسلمنا تمام ترو يموتو يتبالوت دين علي من عليه خوارج يالاچو تملكتو علي بن دنيا رضي الله عنه ان هذه سوتش እንደናቸው ካፊሮች ናቸው ወስሉት ሲሉት ማለት ምን الكفር ይፈሩ አለ ከከህደት ማሸሽተው ሙስሊሞች ናቸው ቆላል ሰልመዋል ሙስሊሞች ናቸው እሺ ሙናፊቆች ናቸው ሲባል ምን አለ المنافقون لا يذكرون الله الا قليلا وهم يذكرون الله ليلا ونهارا ሙስቆል ሙናፊቆች ትንሽ እንጂ አላህን አያስታውሱም እነዚህ ግን የኛ ግን ተቃራኒ የምንላቸው ሰዎች ቀንና ማታ ከኛ ይበልጥ አላህን የሚገዙ ናቸው ተመልከቱ علي رضي الله عنه ለስታደሙ እንድናቸው ሲባል اخواننا قد بغوا علينا ወንድሞቻችን ናቸው ግን ድንበር አለፉብን ወንድሞቻችን ናቸው ድንበር አለፉብን هذا هو الاسلام ዛሬ እኛ እኔ አንድ ሰው ትንሽ ቢተቸኝ ይሄን ባን ይደረግ ነው አይደል ወዲያው ግደሉት ነው ጨርሙት ነው ቀይባሩ ስላችሁ ተሰሱት ነው የሚባለው እንዴት እኔ ሊቃወማለሁ ይባል እንዴት አድርጉ እንዴት አድርጉ የኛ ድርጅት ይባላል አንድ ሚዲያስም ተነስቻው እንዴት ይችላልው በጣም ይሉ ቂያማንም ቆሞ ገና የሚዲያቸው ስም ሲነሳ እቺ አንድ ማንካ መታከለው መታከል ቂቤ መታከል ልብ ቅልጥ ነው መስለው ወዲያው ለምን አይፈቀድም ሚዲያችን እንዳይተች ድርጅታችን እንዳይተች መሪያችን እንዳይነካ ቁብሳን ናቸው እነሱ መንካት ነብዩ ሰለላሁ ዐለይሂ ወሰለም መንካት እነሱ መንካት ቁርአንን መንካት እነሱ ሁሉ ነገር ተፈቅዶላቸዋል ኩኑ ማሺቱን ተብለዋል እነነት ናቸው እጋችን አድርጉ ተብለዋል ሲፈልጉ የሰባይ መብት ተሟጋች ናቸው ይፈልጉ የመስጂድ ኢማም ናቸው ይፈልጉ የዳሃ ድርጅት አስተባባሪ ናቸው ሁሉ ነገር ይችላሉ እነሱ 10 ፈረስ በአንዴ መጋለብ ይችላሉ እናንተ 2 ፈረስ ማስተጭሉ እነሱ 10 ፈረስን በአንዴ መጋለብ ስለሚችሉ ወላላ ተፈቅዶላቸዋል ኩኑ ማሺቱ ተብለዋል ኩኑ ማሺቱ በቃ እናንተ ግን ምን ይበሉ ግን ለአንተ ስትባል መስጠት የተሰጣችሁ በቃ የተሰጠን ተቀበል خذ ما اتيناك وكن من الشاكرين نبقى የሰጠንን ተቀበል እኛና መስግን አባባ በትንልን እንጂ በእኛ ላይ ሐሳብ መተቸት ኦሮ አንደን ፈኛን ወዲያው አንዱን መሪው ከተቃወምክ ይሄ የእስልምና ጠላት ናፊቅ ይባላል ይሄ የእስላማዊ ድርጅቶችን ሊያፈርሱ የተነሱ ወክሎ መተቸት ብቻ ነው አይሰሩ በቃ እኛ ለትምና እየሰራ ቀንና ማታ እየለፋን ጂኒ ጃንካ አካክ ይደረፍ ይባላል ሰንጉሪ ቆማል አንድ ሆስፒታል ይገባል ሱካር በሽታ ይነሳል ምን ይላል ለምን ለምን ተተቸን ለምን ደካማ መሆን ተነገረ ለምን ፎከስ አድርጉ ተባለ አንድ ነገር ላይ ፎከስ አድርጉ ሺ ነገር አትነካኩ አይሆንም ዳቦ ቤትና ጫማ ቤት አንድ ላይ ይሰራም ጫማ ቤት ነው ዳቦ ቤት ዳቦ ቤት እንዴት አድርጎ ነው ትምህርት ቤት እንኳን አንድ ግለሰብ ከአጸደ ህጻናት እስከ ዩኒቨርሲቲ ያለውን አንድ ላይ ትምህርት እንኳን ሆኖ ዳይሬክተር ሊሆን አይችልም የአጸደ ህጻናት ዳይሬክተር ለብቻ ነው የዩኒቨርሲቲ ዳይሬክተር ለብቻ ነው የዩኒቨርሲቲ እኮ ዳይሬክተር ፕሮፌሰር አጸደ ህጻናት መጥቶ ዳይሬክተር ብታረገው ትምህርት ቤቱን ያፈርሰዋል እውቀት ሳይኖር እውቀቱ ሳይሆን በዚህ ነገር ላይ ስፔሻሊስት አይደለም ብቃት የለውም ብቃቱ ዩኒቨርሲቲ ያጠለጥ አናቱ ወደ ዩኒቨርሲቲ አትስቶ ፊልዳችሁ ነው ካፍሱ ሁላችሁ ፊልድ ነው ለምን ድን የተማርከው የተማርከው ፊልድ ወሰድና በዛ ላይ ፎከስ አድርግ አፍሷል የተማርከው ከዚህ ከወጣ ተው ማለት አለብን ማንል ቆነ በጥፍም ምን ይርቆን እኛ ፍታዊ አቻደለን ፍታዊ አይደለም ከሐቅ ጋር አይደለም ይቆም ይሄን ባሊው ማጣት የለብንም ይሄ ከሰላት የምንለየው አይደለም ከሰላታችን አይለየም ለፍትህ መቆም ሌላው ባሊው እውነት ሁልጊዜ እውነተኛ ነው ብለን ሌላው ሹራ ሹራ ባሊዋችን ነው ሁልጊዜ ሹራ ያስፈልጋል በውይይት ነው በግለሰብ ሰላት ቆራጭ ማድረግ የለብንም ነብዩ ሰለላሁ ዐለይሂ ወሰለም እንኳን ፈላጅ ቆራጭ አልነበሩ ተሰምስቦ ከሰሃቦች ረዲየላሁ ዐንሁም ይወያዩ ነበር አላህ ሱብሃነሁ ወተዓላ ቀጥኛው መንገድ ይመራል ልቦና ይስጠን ልቦና አላህ ሱብሃነሁ ወተዓላ ይስጠን ለሰማ ነው የምንሰራ ያድርገን መማማር መወያየት መመካከር ባህላችን መሆን አለበት ትችት ለምንድነው እኛን ያጠነክረናል ለሚተችን ሰው እንከፍለዋለን ለሚያማን ሰው ግን እንረግመዋለን ሐኔት ነው አገል የለም ለሚተች ሰው ግን መክፈል አለበት ገንዘብ ከፍለው ይተች ገንዘብ እሱ ያሳድግሃል አንተ ደካማ ጎንን ያሳይሃል ያን ደካማ ጎን እያጠነከርክ ትሄዳለህ እኔ ሽርክ ስሰራ አንድ ሰው ቃል ይሄን ሽርክ ነው እኔ ሽርክ ስሰራ አይቱን መጥቶ ሽርክ ሰርታል ብሎ ይመክረኝ ነው ተከፍሏል والله ከጀሃነም ለምሳት ይያዳኒ እንጂ ለምን እኔ በሽርክ ላይ መጨማለቅ ነበርብኝ ነው ስሳሰጥ ሰላቴን አበላሽቼ ስሰግድ ሳይኝ ነው እንደዚህ አይደለም ይያለኝ ሰላቴን ጥሩ ገደል ስገባ እያየኝ ወንድም ገደል እየገባህ ነው ብሎ የሚያስቆምኝ ሰው ጣፋ አድርጓለሁ ያሪ ፈረንጆች እኮ ተመልከት ካምፓኒዎች የፈረንጅ ካምፓኒዎች ምን ያደርጋሉ ሰርቬይ ያደርጋሉ ሰርቬይ ለሚያደርጉበት ሰዓት እኮ ገንዘብ ይከፍሉሃል አስተያየት ስጠን ብለው ኤርፕሌን የጉዞ ወኪሎች የመሳሰሉት ተመልከት ስክሪፕት ይሰጧቸዋል አይደል አየር በሚተሳፈሩበት ሰዓት ሆስቴሎች መተው ወረቀት ይሰጧቸዋል አስተናጋጆች አይደል ይሄን ወረቀት ሙላልኝ ብለው ስጦታ ስክሪፕት ይሰጧል ወረቀቱ ምንድነው ያለው ደካማ ጎናችን ነገርን እኮ ኢቫሉዌት አድርገን ተመልከቱ ኢቫሉዌት አድርገን ተመልከቱ ቁጭ ነገሩ ታቸው ፊል ፍሪ እባክህ እውነተኛ ሆነ ነገርን ይገልኩ ነው እውነተኛ ሆነ ነገርን ብሎ ገንዘብ ይከፍሏል ለምን የበለጠ እነሱን ያቀነስከራቸዋል እንጂ አይጎዳም በዚህ መልኩ ፖዚቲቭ ሆነን እንይነው ትችቶችን በፖዚቲቭ መልኩ ካየን ምንጃል ግን የሚፈቸንን ሁላ ጽንፈኛ የእስላም ጠላት ይያን ምንፈርጀው ከሆነ ከነዛ ከዲክታተሮቹ አልተለየንም ነው አላህ በስማ ነው የምንሰራ ያድርገን ጀዛኩሙላህ ኸይር ግዲ ተከክል ከተናገርኩኝ ከአላህ ነው የተሳሰተ ደሞ ከራሴ ከነሴ ነው እስልምናም አላህም ረሱልም ሰለላሁ ዐለይሂ ወሰለም ከዚህ ጥዙናቸው ሙሉነት ለአላህና ለአላህ ነው አላህ የጠበቀው ነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው እኛ ግን በነገራችንም በእስሉባችንም በተግባራችንም ሁሉ ግሬ ስተት ይኖራል አላህ Subhanahu Wa Ta'ala ንቀሪ በለን ስለታችንን ከዛሬ ነገን የተሻለ አላህ ያድርግልን እላለሁ ማኺው ዳዋና አልሐምዱሊላሂ ረብል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ባደም ሰላምታ የተጀመረው ፕሮግራማችን እንዲህ ይያለ ይህንን መልክ ይዞ አሁን ለስንብት መተናል ስንሰናበት ታዲያ ለውድ አድማጮቻችን ሰላም ጤናን መልካምነትን በመመኘት ነው ባብሮነት ቆይታችን እንደተማማርን ተስፋ እናደርጋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ